እዚች ዓለም ርስት ሙግት ብንላቅ ከአንገት በላይ ፍቅር ከቶ ብንጠበቅ በአንድ ልብ በአንድ ሀሳብ አንድ አምላክ ስንጠራ ደልዳላ ይሆናል የቆመው ተራራ የቆመው ተራራ። ተነጣጥለን በቋንቋ ተከፋፍለን በነገር በጥላቻችን ኩሳት ከቶንደ ጣፍሳምን የሰማይ ከፍታ የሰማይ ከፍታ ምድርን ጥልቀት ነበረ ፍቅራችን የተሳሰርንበት ዛሬ ግን የታለ ውዋ በሰሰበት ዋ በሰሰበት ቤታችን በሰማይ ነበር ጎቦታችን አውሎ ነፋስ መታውን ሳይደርስ ልማችን እርስትና ለጉ ተቦቀን ተቧጭቀን ለምታዩ ተካን የሰማዩን ትትን የሰማዩን ትትን በዙሪያችን ብዙዎች አሉ የደህንነት ተሰናከሉ ተነጣጥለን በቋንቋ ተከፋፍለን ትኩሳት ከቶንደ ጣፍሳንን የሰማይ ከፍታ የሰማይ ከፍታ ምድርን ጥልቀት ነበረ ፍቅራችን የተሳሰርንበት ዛሬ ግን የታለ ውዋ በሰሰበት ውዋ በሰሰበት የጽዮን ወራሾች እኛል ነበር ቃልኪዳን ስንገባ ለሰማይ ስንለይ እግዚአብሔር ለቋንቋ አይገደው ለነገር ለታሰት ነው የዘር ቀንበር ሳይወርድ የዘር ቀንበር ሳይወርድ የዘር ቀንበር ሳይወርድ ይበቃናል መሰናጠሩ በዙሪያችን ብዙዎች አሉ ከደህንነት ተሰናከሉ ተነጣጥለን በቋንቋ ተከፋፍለን በነገር በጥላቻ ትኩ ከቶንደ ጣፍሳንን የሰማይ ከፍታ የሰማይ ከፍታ ምድርን ጥልቀት ነበረ ፍቅራችን የተሳሰርንበት ዛሬ ግን የታለ ውዋ በሰሰበት ውዋ በሰሰበት ስሙን ተሸክመን እንደ ታማኝ አሽክ የጓዳችን ወሬ የቋንቋና የዘር ክርስቲያን ነኝ ባይሆን ባላማ ተሰለ ዘረኛ አይዘድቅም ደህንነት ሲለፈ ደህንነት ሲለፈ ደህንነት ሲለፈ ይበቃናል መሰናጠሩ በዙሪያችን ብዙዎች አሉ ከደህንነት ተሰናከሉ ይበቃናል መሰናጠሉ በዙሪያችን ብዙዎች አሉ ከደህንነት ተሰናከሉ ይበቃናል መሰናጠሉ zura chimbe zura.